Kun Saganta Radio Dini Kenya. Let the Ummah rise again. Ya Rabb al-Alamin. Hasbi Allahu wa ni'mal wakil. Hasbi Allahu wa ni'mal wakil. Hasbi Allahu wa ni'mal wakil. ታዝንልኝ ትወደኝና ትንከባከበኝ ዘንድ እናቴ ለኔ ማን መረጠልኝ? ዘጠኝ ወር ደልቶኝ የከረምኩበትን ሆዷን ማን አበጀልኝ? ያኔ በጭቅላነቴ እንደዛሬ ደፋ ቀና ብዬ ማፍሰል አልችል። ጭራሽ ምግቤን ማደቅበት ጥርሶች እንኳን አልነበሩኝም። ይሁን እንጂ ቢቆርጡት ስጋና ደም ከሆኑ ጥቶቹ ለዚያን የሆነ አስፈላጊ ሆኖ ንጥረ ነገሮች የተብቃቃ ጣፋጭ ወተት አገኝ ነበር። ያንን ወተት ከናቴ ጡቶች ማናኖርልኝ? የኔ ጌታ አላህ አይደለምን? ታዲያ በርሱ እንዴት አልመካ? በርግጥን ተመክቼበታለሁ። እና ማድጌ ያውም በሰው ሀገር ሰላም አግኝቻለሁ። ሰላሜንም ዘምሯለሁ። ሌሎችም እንደኔ በሰው ሀገር የሚንከላወሱትን ግድላችሁም በአላህ ተመኩላችኋለሁ። በሉም ሐስቢ አላሁ ወኒመል ወኪል። ሐስቢ አላሁ ወኒመል ወኪል። ቺ የምገፋበት አቅም ባይኖረኝም ባንተ ከተመካው ማንም አይጥለኝም። ጃሎትን ግዙፉ ዳውድ ጣለው በጉልበቱ አይደለም ይህናው ቃለሁ። ሐስቢ አላሁ ወኒመል ወኪል። ሐስቢ አላሁ ወኒመል ወኪል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን እህት ወንድሞቼ እናት አባቶቼ፣ በዛሬው የዲናችን ሬዲዮ ፕሮግራም ለጥያቄዎቻችሁ መልስ የተሰጠበትን ያልፈተዋ ዝግጅታችንን እንዲሁም ሐላዋ በተሰኘችው መድረካችን ላይ የኡስታዝ ማህሙድ ሐሰንን ምርጥ ድርስ፣ በመጨረሻም ወብ ገጾች በሚለው መድረካችን ላይ እስላማዊ ህሴቶች ከሚለው መጽሐፍ ላይ የተወሰደ ቁጣ በሚል ርዕስ የሰፈረ ምርጥ ጽሑፍና ቀርብላችኋለን። እስከ ዝግጅታችን ፍጻሜ አብራችሁን ትቆዩ ዘንድ ባክብሮት በፍቅር መጋብዘው። የዚህ ፕሮግራም አዘጋጅ አቡበከር ይርጋ ነው። መልካም ቆይታ። ሐስቢ አላህ አልኩኝ አንተን ተማምኜ፣ ባንተ ከመመካት አላውቅም ቦዝኜ። ውሳኔህን እንጂ የምጠብቀው ጥለህ እንደማትጥለኝ እርግጥ አውቃለሁ። ሐስቢ አላሁ ወኒመል ወኪል። ሐስቢ አላሁ ወኒመል ወኪል። أغيب وذو اللطائف لا يغيب، أغيب. أغيب وذو اللطائف لا يغيب. إياك أن نملس بإسلام الفتوى والاستفتاء البلل. إياك وتشاتشونا ملسو تشاتشو. وأسأله السلامة من زمان بليت به نوائبه تشيب. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أهون يا ولد نوجي إزي هنان وند سلام عن ملم بفاتشن بيتشا سلام ناتو دانا ناتونا من ملو إتين بياسنا هدو معنا عمل لمسالي أبغوتو تشاكين قد يلم ያባታችን ያውጎት ልጆች ምናምን ትልልቅ ናቸው ሽማግሌዎችን አሁን እንግዲህ ዘይሩን ሲሉ መዘይር አንችልም እንዴት ነው ትልልቆችን ሰዎች ያኔ በድሜ ገፋሉት የ70 አመት ሽማግሌዎች የ60 አመት ሽማግሌዎች የገቶ ያባታችን አጎት ልጅ እናታችን ያጎት ልጅ አሁን ሊዘይሩ ሲመጡ መዘይር እንዴት ነው ይቻላል አይቻልም ሁሌም ማሻብ ይሆነኛል እና እስቲ ቢን መልሱን ቢነግሩኝ እና ሀጅ ደግሞ አሁን ብቻዬን አርጌ ነበር ማለት ነው ይበቃልኛል ነው ወላ ማስተካከያ ነገር ያስፈልጋል ያረኩት ብቻዬን ነው አላቃቸውም ሰውዬ እና ይበቃልኛል አይበቃልኝም ነው የማስተካከያ ይስተካከላል ነው እንዴት ነው ሁለተኛው ልጀምርና የሐጅና የዑምራ ስራ ሴት ልጅ ከወንዶቹ ጋራ ካሉ ሸርጦች ከተሟላላት በኋላ አቅም ኑሯት ገንዘብ ኑሯት ጤና ኑሯት መሄድ ከቻለች በኋላ ሌላ ሸርጥ አለ እሱ ምንድነው መህረም መኖር መህረም መኖር ባሏ ልጇ ወይም የልጅ ልጇ ወንድሟ አጎቷ አያቷ እነዚህ ናቸው ከነዚህ ምንም ከሌለ አይወጅባትም ምናልባት ኢማም ሻፊዒ አስተማማኝ ቡድኖች ካሉ ከሶስትና ከዚያ በላይ የሆኑ ሴቶች ታማኝ የሆኑ ሴቶች እነሱ አብረዋት የሚሄዱ ከሆነ እነሱም ለዚያ ቦታ ሊሆኑ ይችላሉ የሚሉ ነገር አላቸው ዕሙመን በጠቅላላ ሲታይ በዚህ ሳዑዲ አረቢያ ውስጥ የምትኖሩ እህቶች ካላችሁ ሰብሰብ ብላችሁ ዑምራ ብታደርጉ ሰብሰብ ብላችሁ ሀጅ ብታደርጉ ችግር የለውም ብቻሽን ጭራሽ ብቻሽን መሄድ ግን ወንጀል ነው ሆኖም ግን ሀጅሽ አይበቃም አይባልም ሀጅሽ ፈርዱ ይሸቅጣል ወንጀል አለብሽ ስህተት ነው ተውበት ልታደርግ ይገባሻል እርግጥ ኢብኑ ተይሚያ የሚባል አሊም ሰላም ካለ ብቻዋንም ብትሆን ሀጅ ማድረግ ይወጅባታል ብለዋል እኔ ግን ይህንን አልደግፍም ሁለት ሶስት ሆነው የሚለው ከሶስት በላይ ያለ ቁጥር ያላቸው ልጆች አንድ ላይ ሆነው ቢሆኑ የሚለው ነገር በተለይ እዚህ ሳውዲ አረቢያ ውስጥ ላላችሁት ቢሰራበት የተሻለ ነው ምክንያቱም ከዚህ በኋላ ተመልሳችሁ ወደ አገር ቤት ሄዳችሁ መታችሁ ሀጅ ማድረጋችሁ እድሉ የመነመነ በመሆኑ እዚህ ሶስት አራት ሆናችሁ ደግሞ ብታደርጉ ሰላሙም ወለላህ አልሐምድ ጥሩ ስለሆነ ችግር የለውም ብዬ አምናለሁ ይህንን አባባል እመርጣለሁ የመጀመሪያው ጥያቄሽ እንግዲህ የሀገራችን ልምድ ስለሆነ ነው እንጂ ያባትሽ ያጎት ልጆች አይደሉም ያንቺ ያጎት ልጆችና ያክስት ልጆችም ቢሆን አጅነቢ ናቸው ይኸው የምትሰሩበት ቦታ ላይ እስኪዋቸው የሁለት እህትማማች ልጆች አንድ ላይ ሰላም አይባባሉም ወንዶቹ በእንተ ወንድና ሴቶቹ በቃል ደረጃ ነው እንጂ በእጅና በመሻሻም አንገት አቅፎ በመሻሻም ጉልበት ዶ በመሻም ይህን ነገር ልትታረሙ ይገባችኋል ከዚህ ስትመለሱ እኮ ገንዘብ ብቻ አይደለም ይዛችሁ መግባት ያለባችሁ ዲንም አኽላቅም ይዛችሁ መግባት አለባችሁ ወደ አገራችሁ ለቤተሰቦችሽ ቤት መስራት ብቻ ሳይሆን ዲንም ውስጥንም እውቀትንም ልትገነብላችሁ ይገባሻል በተለያየ መልኩ እኮ እንዲህ ማሳወቅ ነው ከመሄድሽ በፊት የብዙ ሴቶች ችግር እኮ ነው ይሄ ነገር አውቀዋለሁኝ አሁን እዚህ ዲኑን ለመያዝ ሲፈልጉ የሚያሳስባቸው እዚያ ሄደን ምን እናደርግ ነው ኒቃብ ለመልበስ ያስቡና ምን ሂጄ ላወልቀው የሚሉ ሴቶች ሁሉ አሉ ይሄ ሞኝነት ነው አንደኛ እዚያ ለመድረስሽ ምን ዋስትናለሽ ሁለተኛ እዚያ ስትሄጂ ለምንድን ነው ስምታወልቀው አወልቃለሁ ብለሽ ለምን ትነይቻለሽ ሶስተኛ እዚያ ተገኝተሽ ነፍስሽን ማን ነው ኒቃብሽን ካላወለቅሽ በሸቀር መኖር አትይም የሚል ማህበራዊ ውጥረት ላይ ከተፈጠረ እዚያ አካባቢ ለሚኖሩ ዑለማዎች ጠይቃችሁ እንደ ችግሩ ትሆናላችሁ አስቀድማችሁ ግን ገና ችግር ሊፈጠር ይችላል በሚል አስባችሁ ዲናችሁ ልትላሉ አይገባችሁም አልቁርአኑ ዩወሂዱና ሊጠሪቂል ኸይሪ ይወጅሁና አላሁ ተዓላ አንዘለሁ ወረሱሉላሂ ሙዓሊሙና ሴት ልጅ ከወንድን ማለት ነው ሰላም ስትል እጇን ከተሸፈነች ወይም ደግሞ እጇን በሽፋን ካደረገች ጓንትም ሊሆን ይችላል በልብሷ ከከለለችው እጇን ሰላም ልትለው ትችላለች ማንኛውንም ሰው ማለት ነው እጇን ዘርግታ ማንኛውንም ወንድ ሰላም ማለት ትችላለች እጇን አሸፈና በአብዛኛውም ሰዎች እጄ ምናምን ነገር ዞር ሳደርግ ወይም ደግሞ ሰላም እንዳይሉኝ እንትንስል ችግር እኮ የለውም ሰላም እንትን እጅሽን ከልለሽ ሰላም ብቲ ምንም ችግር የለውም ግን በእጅሽ ብቻ ሰላም አትበይ እንጂ በጓንትም ይሁን በልብስሽ በአባያሽ አድርገሽ ሰላም ብቲ ችግር የለውም ይላሉ። ይሄ ነገር እንዴት ይታያል? በእጅ ከሰላም ከማለፍ መቼሽ በጓንት ወይም በሻርብ ሰላም መባባል ሰውነታችን እንዳይነካካ ማድረግ ይሻል ይሆናል። ነገር ግን ወደዚህ ለምንድን ነው የሚደርሰው? አጅነቢ የሆነ ወንድና ሴት ለምንስ መጠባበቅ አስፈልጋቸው? እስላምን ስንተገብረው እኮ በራሳችን የሚሆን መሆን ማድረግ የምንችለውን ነገር ሁሉንም ነው ማድረግ ያለብን። ለምንድን ነው የምናሻሽለው? ለምንድን ነው የምንሸራርፈው? አጅነቢ ነው ብለን እጃችን እንዳይነካ ካልን በኋላ በጓንት ሆነን እሱ ጋር መተሳሸቱ ለምን አስፈለገ? አንዳንዶቹ በጣም የማያውቁ ገና ለማለማመድ ወይም አዲስ ሰዎች ሆነው እንደዚህ ያሉት አጋጣሚዎች ወይም የግድ እጅሽን ሊጨብጥሽ ከመጣ እጅሽን በሌላ በልብስ ከለል አድርገሽ ብታደርግና ለአንድ ጊዜ ለሁለት ጊዜ ሁኔታውን እስከምታስረጅ ድረስ ምናልባት ይሄ ለችግሮች ማለፊያዎች ሊሆን ይችላል እንጂ እንደ አካሄድ ተፈጽሞ ይህንን ሁል ጊዜ እጅ ላይ ጓንት አድርጊያለሁ በሚል ያገኙትን አጅነቢ ወንድ ሁሉ ሰላም ማለት ይፈቀዳል ማለት አይደለም። القرآن يوحدنا لطريق الخير يوجهنا الله تعالى أنزله ورسول الله معلمنا ورسول الله معلمنا مسلم سيدنا السيدات سنة وندوت يقص لجنة يكستر جنبهون وندول سيدات حج نبيناتشو هنو ممكن አንድ ቤቱና ምን ስንገናኝ በእንደን ደቀጣሚ አንተያያቸውም ግን በስልክ ደግሞ ሰላም እንባባለን ያደሻን እንደውላለን ቤተሰብ እንታይካለን ሩቅ ነን ቅርብ ያው እንደዋወላለን እና ይሄ እንዴት ይታያል? ለለፈስ ምን ማድረግ አለብን? حرام ይሆንብናል ይበኛ ሴት ልጅ የሚፈቀዱላት ወንዶች የታወቁ ናቸው አባትና አስተያቶቿ ወደ ላይ ልጆቿ አይደል ልጆቿ ወንድሞቿ ያባቱን እናትም የእናትም ያባቱን ብቻ አጎቶቿ ያባቱ ወንድሞች የእናት ወንድሞች የጡት እንደዚሁ የጡት ወንድሞቿ የጡት አባቷ የጡት ልጇ የጡት አጎቷ ነው። ከነዚህ ውስጥ ያሉት በሙሉ አጅነቢዎቿ ናቸው። በተለይ ያጎት ልጆች አደገኛ ነው። ብዙ ሴቶች ያጎቶች ልጆቻቸው እንደ ወንድሞቻቸው ስለሚቆጥሩ ከነሱ ጋራ በጣም የለሰለሰ ግንኙነት ያበዛሉ። በዚህም የተነሳ ብዙ ሙንከሮች ይሰራሉ። መጀመሪያ አላህ ይቆጣል፣ ከዚያ በኋላ ሸይጣን መጫወቻ ያደርጋል። ስለዚህ አብራችሁ ብትሆኑም ወላሂ አልሐምድ ይወሰዳችሁ ትርምጃ እናንተ ጥሩ ነው አግባብ ነው። ልትደባለቁ አይገባም። ለሱ ጋራ ብቻችሁ ልትቀመጡ አይገባም። በቴሌፎን ሰላም መባባሉ ችግር የለውም። በቴሌፎን መጠያየቁ ችግር የለም። በቴሌፎን ብቻ አይደለም ቤትም ውስጥ ሆኖ ሂጃብን ጠብቆ መነጋገሩና ማውራቱ እስላማዊ ትምህርት መከታተሉ ችግር የለውም። አውራቱል መርአ የሴት ልጅ እንትን ሾቱል መርአ አውራ አይደለም። ተለዝዝ እንዳታደርግ በቃ እንትን አንዱን ጫን የማሳመርና የመሸባበር ነገር فلا تخضعن بالقول فيطمع الذي في قلبه مرض على እንደዚህ ያለ አነጋገሯን ትንሽ ለ ፍቅር የሚገልጽ ወይም የሆነ ነገር እንደዚያ ያለ አታብርግበት እንጂ ኖርማሊ ተራ ጥያቄ ለመጠየቅ ይሄንን ንቃት አቃለሁ ወይ ይሄንን ሰው እየታቃለሁ ወይ ምስሌ ያናናት ወይ ቤተሰብ ደህና ነው ወይ ብሎ ለመጠየቅ ምንም ችግር የለው። ሄዳ ሰአልቱ ሁነ ፈሳሉ ሁነ ሚወራ ኢሂጃብ ሲጠየቅ ወንዶች ሴቶች ሲጠይቁ ሴቶች ወንዶች ሲጠይቁ ከመጋረጃ በስተጀርባ ሆነው በድምጽ እንዲጠያየቁ አላህ ፈቅዷል። القرآن يوحدنا لطريق الخير يوجهنا الله تعالى أنزله ورسول الله معلمنا ورسول الله معلمنا قادنيا يالك قروبيتي منات انا بزين شامون هجل تاررغن بربزيت شامنت مالتنا ግን እስልምና ተቃራኒው ናት። እሷ ያው ለስራዋ ስትል ብዙ ጊዜ ሆኗታል። እዚህ ወደ 7 አመት ስታገለግል በእስልምና ሽፋን ውስጥ ነው ያለችው። ስሟም ሁሉ ነገሯ ማለት ነው። ሰግዳለች ትጾማለች ግን አላመነችበትም። አሁን ደግሞ ምን ሰዎቿ ዑምራ ሊያደርጉ ሊሄዱ ስለሆነ ዑምራ ልትሄድ ነው። ዑምራ ሲደረግ በጣም ለማንኛውም ቤት ተዘይሮ የሚመጣ ቤት አይደለም። ሁሉንም ነገር ያኔ እሷም ታቋለች እኛም ብለናታል። ግን የሆነ በቂ መልስ አላገኘችም። ማስቲ ምን ይሏታል? ብትዘይር ይበቃላታል ወይስ እንዴት ነው? እንዴት ያዩታል? ያው ኡስታዝ እስቲ አንድ በሉ። እናንተ ብቻ ናችሁ እሷ እንዳልሰለመችም የምታውቁት። እናንተ ጓደኞቿ ናችሁ ማሳመን ያለባችሁ። እሷ እንድትሰልም ማሳመን ያስፈልጋል። ለምን አልሰለመችም? እስልምና እኮ ይሄው በዱንያ እንኳን እስልምና ካልያዘች የምታፍሩበት አጋጣሚ ደረሰባት። እንግዲህ ይሄ ደግሞ በሸግዳ ለፍታ ምናምን ብላ ነገ አላህ ፊት ለሰው ምለሽ ነበር ስትሰግጂ ተብላ ደግሞ የበለጠ እኮ ነው የምትቀጣውና የምትንገላታው። ሃይማኖቱን ካልፈለገችው ካላመነችበት በስነ ስርዓቱ ለምትሰራባቸው ነው ሰዎች እኔ ይሄንን ሃይማኖት አላመንኩበትም ብላ በግልጽ ነግራ እኮ መኖር ትችላለች መስራት። እንደዚህ መደባበቅ ለምን እንዳስፈልጋት ራሱ አላውቅም። እርግጠኛ ነኝ ሰዎቹ ለምን ካልሰለምሽ እንደ ሰሞኑን ትሞታላችሁ ብሎ የሚወስኑ የቤተሰቦች ያሉ አይመስሉኝም። እንደዚህ አይባልም። እኔ የምመክረው ለእሷ ነው መጀመሪያ ምክር የምሰጠው። እስልምናውን እንደ ዲን እንደ ሃይማኖት ልትቀበለው ይገባታል። ብቸኛ ሃይማኖት ነው ነብያት ያስተማሩት። ከአባታችን አደም አንስተው እስከ ነብዩ መሐመድ አለይሂ ሰላቱ ወሰለም ሁሉም ነብይ ያስተማረው ነብዩ ኢሳ ኢየሱስ ተብሎ ሳት እነሱ ጋር ያሉ ሲያስተምሩት የነበረው ትልቁ እምነት እሳቸው እስልምና ነው። ነብዩላህ ሙሳ፣ ሌሎችም ነብያቶች በጠቅላላ ዑለማዎችም ያስተማሩት እሷም ቁጭ ብላ ትንሽ ብትማረው ትክክለኛ ሃይማኖት እስልምና ብቻ ነው። ይህ አንዱ ነው። ሁለተኛው ለእናንተ ነው። እናንተ እንደዚህ ያለሽ በንፍቅና የምትኖር ሴት ጋራ ጓደኛ ልትሆኑ አይገባችሁም። ትክክል ምከሩ። ትክክል ከሆነች ደግሞ ሆነች ነው፣ ካልሆነች አላህን አታልላለሁ ብላ የምታስብ ሴት እናንተንስ ቢሆን ላለማታለሏ ምንድን ነው ዋስትናችሁ? ከዚች እኮ በክርስትና በግልጽ ወጥቶ የክርስቲያናውን ይዞ ያለ ሰው ነው የሚሻለው። ይቺ ልጅ ይኸው ግልጽ ካለመሆኑ የተነሳ ቤተሰቦቿ የሚያሰሯ ሰዎች በግልጽ አንቺ ክርስቲያን ስለሆንሽ መካ አትገቢ የሚሏት የነበረውን እድል እንኳን ነፈገቻቸው። እሷ ተቅያ ዓሊማ ዓቢዳ መስላቸው ወደ መካ ይዘዋት ሊሄዱ ነው። እንደውም ይችን አዲስ አይታም ማታቀውን ሴትዮ ልናሳይ ብለው ነው። ነገ ወስደው በጣም ነው የሚያለፏት። ጠዋፍ ያስደርጓታል፣ በሶፋና በመርዋ ይወስዷታል፣ ሌላም ሌላም ኢህራም ልበሽ ይሏታል፣ እንዲህ እንዳታደርጊ ይሏታል። ካላመነችበት ይህ ሁሉ ልፋት ለምን ትለፋለች? ስለዚህ በተለይ እዚህ ወደ መካ የመግባቷ ጉዳይ ለእሷ አደገኛ ነውና ልትገባ አይገባትም። ሌላም ሌላም አጋጣሚዎች ላይ የምትጋለጥበት ነገር የተፈጠረ እንደሆነ ሌላ ችግር ስለሚፈጠር ባተር ነው ጥሩ። አይ እኔ እንደዚህ ተደባብቄ እሄዳለሁ ትሄድ ምን ችግር አለው? ብትሄዳ ወንጀለኛ ነች። እዛ ውስጥ መግባት የለባትም። ያስገባትም ሰዎች ወንጀል አለባቸው። እናንተም እያወቃችሁ እንድትገባ ዝም ያላችኋት ወንጀል አለባችሁ። የሆነ ሆኖ ግን ገብታ ምን ታመጣለች? ዑምራ አድርጋ ለፍታ ትመለሳለች፣ ያለ ምንም ፋይዳ አጅር ሳይኖራት ማለት ነው። ዑምራ ከሆነ ነው። ሐጅ ከሆነም በሐጅ ጊዜ ነው የሚሆነው። በሐጅ ጊዜም ቢሆን ይሄው አይነት ዕጣ ፈንታ ስለሆነ የሚያጋጥማት በትክክል እሷ ቁጭ ብላችሁ ልታወያዩት ይገባል። ከአጠገባችሁ ካሉት የሃይማኖት ሰዎችም አገናኟትና በስነ ስርዓቱ ያስረዱ። القرآن يوحدنا لطريق الخير يوجهنا الله تعالى أنزله ورسول الله معلمنا ورسول الله معلمنا كريستيانو جنوش عالبين أقوتهم كريستيانو إناتهم بأبناتهم كنانيات سواهم كريستيانو ለተደጋጋሚ ጠይቃለሁ እያልኩኝ እፈራዋለሁ። እና ሁለዚህም ሀሳብ ላይ ገብቼ ሰላም በምለው ጊዜ ሬከርድ በማድረግለት ጊዜ ሰላም አለይኩም ብዬ ነው የምጀምርለት። እንደገና አላህ ካንተ ጋር ይሁን ምናምን እለዋለሁ። እሱም እሽሽ ብሎ ይመልስልኛል እንጂ እና ይህንን እንዴት ይታያል በእኛ? ምክንያቱም እሱ ክርስቲያን ነው። መጀመሪያ አጎትሽን መምከር ምናምን ምንም ያሰራ ነገር የለም። አንቺን በተለይ መስለምሽን ታወቀ ስለ እስልምና እያወራሽው እየመከርሽው ምናምን ጥሩ ነው። አንዳንዶቹ ትንሽ ትቢት ያላቸው አሉ። እናንተ ምን ታውቃላችሁ ብለው ወይ ለወንድ ነው የሰለምሽው ወይ ለገንዘብ ነው የሰለምሽው ምናምን ሊልሽ ይችላል። እንደ ሁኔታው ታየዋለሽ ታልፈዋለሽ። ስታወሪው ግን አሰላሙ አለይኩም ብለሽ አትጀምሪ። እኛ ሀገር ላይ ሲጀምር አሰላሙ አለይኩም ተብሏል ነው የሚጀምረው። ደህና ናችሁ ወይ እንደምን ናችሁ ተብሎ ነው የሚጀምረው። ስለዚህ አንቺ ክርስቲያን የሆነ ቤተሰብሽ ስታናግሪ በዚህ መልኩ ነው የመጀመር። እነሱ አሰላሙ አለይኩም ካሉስ ብቻ ነው ወአለይኩም ሰላም ማለት ያለብሽ። አላህ ካንተ ጋር ይሁን፣ አላህ ከእሱ ጋር አይሁን፣ ከካፊር ጋር አይሁንም። አላህ ሂዳያ ይስጥህ፣ አላህ በቀናው መንገድ ያሳየን ምናምን፣ አላህ ትክክለኛው መንገድ ይምራን ምናምን ማለት ይቻላል። ለማስታወስ እሱንም እንጂ አላህ ካንተ ጋር ይሁን እሱን ከካፊር ጋር አላህ ይሆናል ብሎ ማሰብ ነው የሚሆነው፣ ያንቺን ነው የሚጎዳው። ስለዚህ ይህን ነገር ጥንቃቄ አድርጊት። القرآن يوحدنا لطريق الخير يوجهنا الله تعالى أنزله ورسول الله معلمنا ورسول الله معلمنا سيدي مالتنا بيتي ستة سجيبة أو أسجيبة مالك هستي على جميني ያው እንጀራ ጉዳይ ሆነና እሺ አልኳት ለሷ ማለት ነው። ግን እኔ ሳላጸዳ ሁሉ የምሸጠኝን እየተቀበልኩ ደፋዋለሁ ለእኑ ሸርክ ነው እና እየተቀበልኩ ስደፋው ለሷ እሺ ያልኳትኝ እሺ በማለቴ አላህ እኔን ለእኔ ወንጀል ነው? እስኪ አብራሩልኝ። ማሻአላህ ማሻአላህ። እንደዚህ ነው ጎበዝ ማለት ራስን መጠበቅ ነው። ለማንኛውም መጀመሪያ እሷን እሺ ማለት አልነበረብሽም። ከአቅምሽ በላይ ካልሆነ እና ሌላ አደጋ የማያመጣብሽ ከሆነ ግን ለእሷ ተቀብለሽ አለመተግበርሽ ትልቅ ነገር ስለሆነ በዚሁ መልኩ ማምለጥ ራሱ መቻሉ አንድ ነገር ነው። አቅምሽ የሚችል ሆኖ ቤቱን መቀየር የምችል ሆነ እስከ እንደዚህ ያለ ቤት ጋር አለመስራት የምችል ከሆነ ግን ራስሽ እንድታወጪ ይገባል። ጀዛኩላህ ኸይር። القرآن يوحدنا لطريق الخير يوجهنا الله تعالى أنزله ورسول الله معلمنا ورسول الله معلمنا. بسم الله الرحمن الرحيم. الحمد لله وحده والصلاة والسلام على من لا نبي بعده. أما بعد، فقال سبحانه وتعالى: يا أيها الذين آمنوا إن تتقوا الله يجعل لكم فرقانا. يا الله سبحانه وتعالى فقعدك هنا بإسلام تلاسر بمي الرئيس تكتاتا يهونو بروغراموشن لما كرب وكرالا لزاري መግቢያ የሆነን ዘንድ አላህ Subhanahu Wa Ta'ala የወደዳቸውና የመረጣቸው ሰዎች ትክክለኛ የሆነ የኢስላም ግንዛቤ እንደሚቸራቸው ለማየት እንሞክራለን። رواه البخاري ومسلم عن معاوية بن أبي سفيان رضي الله عنهما قال سمعت النبي صلى الله عليه وسلم يقول من يريد الله به خيرا يفقه في الدين. يا الله ملكتنيا بخاري النا مسلم بزقبت حديث لي عنده بلو يستهل فالو الله سبحانه وتعالى ملكا من يشعل لك سو ابنة إسلاما عندي جنة الزبيع در قوال جدي يسو دجوج نقرو جميع يبت من السر ከራሳቸው ባክግራውንድ አንጻር ነው። ለምሳሌ አንድ ሰው ሲጋራ ሲያጨስ እንመለከት ይሄን ነገር በጣም በአደገኛ ሁኔታ የሚመለከቱ ሰዎች አሉ። እንደዚሁም ደግሞ ይሄን ሲመለከቱ ኢንጆይ የሚያደርጉ ሰዎች አሉ። ይሄን ሲመለከቱ እንደዚሁ በመካከለኛ ደረጃ የሚጠሉ ሰዎች ይኖራሉ። ይህ ከምን የመጣ ነው? የአብዛኞቻችን ከራሳችን ባክግራውንድ ነው። ይሄ ባክግራውንዳችን የኛ ወርልድ ቪው ከተለያዩ ነገሮች ነው ሚቀናበረው ከባህላችን ከወጋችን ከውቀታችን ከተለያዩ ነገሮች አንጻር ነው ተሰብስቦ ያን ነገር እንድንወደውና እንድንጠላው የሚያደርገን። ስለዚህ ትክክለኛ የሆኑ ሙስሊሞች ግን ሁሉን ነገር በትክክለኛው በእስላም ምንጽር ብቻ ለማየት ይሞክራሉ ነው። ይሄ ደግሞ ያአላህ Subhanahu Wa Ta'ala ተውፊቅ ነው። ያአላህ Subhanahu Wa Ta'ala ተውፊቅ ነው። ስለዚህ ሁላችንም ቀንና ማታ መልፋት ያለብን መጀመሪያ እስላምን በትክክል ለመረዳት ነው። ለእስላምን ለመተግበር አይደለም፣ ቅድሚያ መረዳት ለራሳችን። كما يقول بعض الائمة كذب فيت ينبروا علماءچن اندميلوت بزو سوتچ አሉ ራሳቸው ከእስላም ርቀው ሰዎችን ወደ እስላም የሚጣሩ ብዙ ሰዎች አሉ። ሰዎችን በአላህ የሚያስተውሱ እነሱ አላህን ራሳቸው የረሱ ይሆኑ ብዙ ሰዎች አሉ። ሰዎችን ቁርአንን እንዲቀሩ ያዛሉ እነሱ ግን ቁርአንን አይቀሩት። ቁርአንን እንዲማሩ ያዛሉ እነሱ ግን ቁርአንን አይማሩ። ቁርአንን ሰዎች እንዲረዱ ያዛሉ እነሱ ግን ቁርአንን አይረዱት። ስለዚህ ራስችንና ወገኖቻችንን ለማዳን ከፈለግን ቅድሚያ የአላህን Subhanahu Wa Ta'ala ዲን በትክክል ለመረዳት መሞከር አለብን። ለዚህ ደግሞ ጊዜ ልንሰጥ ይገባል። በትርፍ ጊዜያችን ከተለያዩ በራሪ ወረቀቶችና ከማህበረ ገጽ እንደዚሁም ከሚዲያ አውታሮች የምናገኛቸውን ኢንፎርሜሽኖች እንደውቀት ቆጥረን ሌሎችን ለማስተማር ምንነሳ ከሆነ አልፈን ተርፈን ኢስላም ማለት ይሄ ነው ምንል ከሆነ ጠፍተን ሌሎችንም እንጠፋለን። የሁሉ ነገር መነሻ አስተሳሰብ ነው። አስተሳሰባችን ከተንሻፈፈ ሁሉ ነገር የተንሻፈፈ ይሆናል። ምድር ላይ ማንም ነገር ከመከናወኑ በፊት መጀመሪያ አይምሯችን ውስጥ ነው የምንሰራው። ለምሳሌ ይሄን ቤት ይሄን ህንጻ አንድ ኢንጂነር ከመስራቱ በፊት መጀመሪያ አይምሮ ውስጥ ነው ያለው። አይምሮ ውስጥ ያስባል ምን አይነት ነገር ማድረግ እንዳለበት፣ ከዛ በኋላ ወረቀት ላይ ነው የሚያስቀምጠው። አይምሮ ውስጥ ሳይሳል ወረቀት ከወረቀት አልፎ ምድር ላይ እውጋዱ ዓለም ላይ ሊታይ አይችልም። ስለዚህ መጀመሪያ ህሊናችን ውስጥ አይምሮአችን ውስጥ ነገሮች በአግባቡ ካልተቀመጡ አላህ Subhanahu Wa Ta'ala በሚፈልገው መልኩ ይህን ዲን ካልተረዳን ጠፍተን ሌሎችን እናጠፋለን። ዛሬ ብዙ ሰዎች ናቸው ራሳቸው ተቸግረው ኡማውን የሚያስቸግሩ ራሳቸው ተቸግረው ዑለሞችን የሚያስቸግሩ ብዙዎች ናቸው። ስለዚህ እስላምን በአግባቡ ለመረዳት ረጋ ብለን አላህን Subhanahu Wa Ta'ala ለምነን እንዲወፍቀን። ምክንያቱም ይህ የአላህ ተውፊቅ ነው። አላህ Subhanahu Wa Ta'ala እንዲለናል ያ አዩህ الذين آمنوا እናንተ ያመናችሁ ሰዎች ወይ እንተተቁላህ አላህን የምትፈሩት ከሆነ يجعل لكم فرقانا اي يجعل لكم مخرجا ويجعل لكم نجاة ويجعل لكم فصلا الله Subhanahu Wa Ta'ala ሐቅና ባጢልን የምትለዩበት ኑር ብርሃን ይሰጣችኋል። አላህ Subhanahu Wa Ta'ala ካላችሁበት ጭንቅ ያወጣችኋል። ምን አላህን የምትፈሩ ሆነ። ስለዚህ አንደኛ ጥረት ያስፈልጋል እስላምን ለመረዳት፣ ሁለተኛ የሱ ፍራቻ ያስፈልጋል። ሐቂቃ ፈቂህ ማለት እስላምን የተረዳ ሰው ማለት አላህን የሚፈራ ሰው አላህን የሚፈራ ሰው። ስለዚህ ዕውቀት ማለት ያአላህ ፍራቻ ነው እንጂ ንግግር ማብዛት አይደለም። 24 ሰዓት ስናወራ መዋል አይደለም። እስላምን አላህ Subhanahu Wa Ta'ala በሚፈልገው መልኩ ተረርተን መተግበር። በዚህ አጋጣሚ አንድ ቂሳ አለች። አንድ ሰው አንድ አባት ይባላሉ አንድ ወላጅ ጎረቤታቸው ሄደው አሪሳላ ፊልም ሲያዩ ያመሻሉ። رسالة فيلم من أهيته ومشيته وده بيتاتشو سيهدو تاوك اللاتشو هي رسالة فيلم مست بطن ميدن قويهونو كساتو تشالو كرن الزعنلو بلال رضي الله عنه جغدنتنا إني أبات يبلال جغدنتن إياستوالو بجغدنت تمولتو بمشت سيهدو ده بيتاتشو ما جرات متي ليبا إيزاتشو بزي ساعت في المتزب الوحشو أحد إلال من المفتيه اللم كذو مجرشاتن ترارتو عندي بلوشو يعني ليه وشمت لوحشو طف بيت سيقبو من نوسي بالو بلال أصدب الدب هنيا بلال كده يهت قصة يه تاريك من الوقت ያው ሰዎች አጋነው ተም ሊሆን ይችላል ያን አላውቅም ግን ብዙ የሚሰጠን ትልቅ ትምህርት አለ ያ ምንድነው ነገሮችን በትክክል ለመረዳትና አግባብ ያለው ቦታ ለማዋል መሞከር እንዳለብን ነው እንጂ እኛ በመንፈልገው መልኩ ነገሮችን ምንረዳ ከሆነ ከዛ በኋላ በመንፈልገው ለምንፈልገው አላማ ምናውለው ከሆነ አደገኛ ነው ዛሬ ብዙ ሰዎች ለራሳቸው አላማ ለዘረኝነት ለፖለቲካ የተለያየ ጥቅም ብቻ በመፈለግ የአላህን ሱብሃነሁ ወተዓላ ቁርአን እንደዚሁም የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ አጣመውና አንሻፈው ሲተረጉሙት እናያለን አለቦታው መረጃ ለማድረግ ሽሩ ጉድ ሲሉ እንመለከታቸዋለን ይሄ ደግሞ ተገቢ አይደለም يا الله سبحانه وتعالى انقذ تمززو ود راسو علامه لما يراسون علامه لما ساكات يمي موكر سو مجرشاو اسات نو ميهونو نبي صلى الله عليه وسلم من يلونا من كذب علي متعمدا فليتبوأ مقعده من النار بني لاي هم بلو اوقو يواشسو مكة مجاو إساتناو سرزي قال الله سبحانه وتعالى أنه كنبي صلى الله عليه وسلم قال أدب مادرك اللبن يمن نفلقون علامة بلزاب من نفلقون من قد ما ساكاتنا جي يا إسلامن كبالفسن ይህ ኢስላም ነው ብለን የራሳችንን ስሜት ማራመድ የለብንም ብዙዎቻችን ዛሬ ስለ ኢስላም በመናወራበት ሰዓት እኛ ራሳችንን ትክክለኛ ሙስሊሞች አድርገን ሌሎችን ጠማማዎች አልፎ ተርፎ እኛ ሰርቲፊኬት ሰጪዎች ደረጃ መዳቢዎች ሆነን ሌሎችን ደግሞ ማህይሞች አድርገን እንቆጥራለን ይህ ተገቢ አይደለም አዋቂው አላህ ብቻ ነው ኢስላምን ማንንም ሊወክል አይችልም እስልምናን የሚወክለው አላህ Subhanahu Wa Ta'ala ያወረደው ቁርአንና የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ብቻ ነው እኛ በዚህ ጠባብ በሆነች አይምሮአችን በወንጀል በተጨማለቀ መንፈሳችን ነው እስልምናን ተረድተናል ይላል ሌሎችም እናስተምረው ስለዚህ የኛ ምረዳት ትክክል ይሁን አሁን አላህ ነው የሚያውቀው ስለዚህ እኛ የሰው ልጆች ያአላህ Subhanahu Wa Ta'ala ባሮች እስልምናን ለመረዳት መተባበር ነው እንጂ ያለብን እኔ የተረዳሁት 100% ትክክል ነው ሌላው ደግሞ የተረዳው 100% ስህተት ነው ብለን መደምደም ተገቢ አይደለም ይሄ እስልምና የእስላም አስተምህሮት አይደለም አላህ Subhanahu Wa Ta'ala ትክክለኛው መንገድ እንዲያሳየን ሁሉ ጊዜ እሱን መለመንና መማጸን አለብን የማናውቀው ነገር ደግሞ ሲመጣ አላህን Subhanahu Wa Ta'ala እንዲያሳውቀን እሱን መጠየቅ ለሰዎች ደግሞ አላህ ዓለም ማለት ሄደን ደግሞ አዋቂዎችን መጠየቅ አልሐምዱሊላህ እስልምና በጣም ገር የሆነ ሃይማኖት ነው አንድ ነገር ላይ ዕውቀት ከሌለን ሙራኖችን ሄደን እንድንጠይቅ አዞናል فقال سبحانه وتعالى فاسألوا أهل الذكر إن كنتم لا تعلمون يما توقوك هنا يوقد بالبيت وشنت أيوك ማንን ያውም ጥያቂ በምን ጠይቀብት ሰዓት አላውቅም እንበል ዛሬ በጣም የሚያሳዝነው ማለት የውቀት ባለቤቶች ቢጠየቁ በጣም የሚፈሩት የሆነን ጥያቂ የነብይ ኢጃሂል ግን ተነስተ ወዲያውኑ በድፍረት ፈትዋ ሲሰጥበት እና ያለን አንዳንድ ጊዜ ራሳይ ጠየቁ በዛ ጉዳይ ላይ ሲናገሩ እንሰማለን ይሄ ተገቢ አይደለም ስለማንኛውም ነገር ከመናገራችን በፊት በቂ የሆነ ዕውቀት ያስፈልጋና ጥራዝነት ጠቅ የሆኑ ኢንፎርሜሽኖችን እንደ ዕውቀት አንያዛቸው ከቢቢሲ እና ከሲኤንኤን እንደዚሁ ከተለያዩ የሚዲያ አውታሮች ከፌስቡክ ከማህበራዊ ገጽ ድህረ ገጾች የምናገኛቸው ኢንፎርሜሽኖች ዕውቀት አይደሉም ዕውቀት የራሱ የሆነ ፕሮሲጀር አለው ኢቨን ምናነባቸው መጽሐፍቶች አካዳሚካል የተጻፉ መጽሐፍቶች አሉ። በደንብ ሪፈረንስ ቡክ ያላቸው በመሆራን የተገመገሙ አሉ። ሌላ ደግሞ አንዱ ሲመረቅን ተነስተ የጻፈው ይኖራል። ስለዚህ አላህን ሱብሃነሁ ወተዓላ ፈርተን የማናውቀው ነገር ስንጠየቅ አላሁ አዕለም ማለት ዲሲፕሊን አደብ ለሙስሊሞች ትልቅና ወሳኝ የሆነ ነገር ነው የኛ ጀነት መግቢያችንም ጀነት ከጀነት ደግሞ በእኛ ላይ ህርሞ ነው ለጀሃነም ባለቤት የሚያደርገን ምላሳችን ነች ምላሳችንን እንድንቆጠብ ይገባል ምላሳችንን ልንይዝ ይገባል በሆነው ባልሆነው ንትርኩስ በመግባት የሰዎችን ክብር መንካት የሌሎችን ሃይማኖት ማንቋሸሽ የሌሎችን ስራ ማጣጣል የፈለግነውን ወደ እስላም ማስገባት የጠላነውን ደግሞ ከእስላም የማስወጣት ተግባር የኛ አይደለም ያአላህ Subhanahu Wa Ta'ala ነው ይሄ እኛ ምናውቃትን የተረዳነውን ይሄን የተረዳውት አቁን ግን አላህ ነው የሚያውቀው ብለን ወደ አላህ ማስጠጋት ነው ያለብን ኢንሻአላህ የዛሬውን ትምርታችን በዚህ ለማቆም እንገደዳለው الله سبحانه وتعالى بسمانه من سرى يدرغن وآخر دعوانا أن الحمد لله رب العالمين إمام الغزالي إحياء بتسنية مصحفاتشو قطان كمكين ينتنا كتلاتشا غاراب روانس توتال ምክንያቱም የሁለቱም ባህሪያት መነሻር ሶስ ሊሆነ ነው ቁጣ ከሁለቱ ውጪ ሌሎች በሽታዎችንም የሚወልድ ቢሆንም እንደዚህኛው ግን አደገኛ በሽታ የለም አላህን መፍራት የማይገድበው የመሪ ልጓም የማይመልሰው ቁጣ አጥፊ በሽታ ነው አስከፊ ውጤቱ ወሰን የሌለው ክፉ ነገር ነው በተለይም የተቆጣው ሰው ከሀብት ወይንም ከስልጣን ወይንም ከሁለቱ የምንጨ ጉልበት ሲኖረውና ከገፍ ከወንጀሎችና ካምባገነንነት የሚያቀበው ነገር ከሌለው ቁጣ የሚያደርሰው ጥፋት እጅግ የከፋ ይሆናል ለሐሰት ወይንም ለግለሰባዊ ክብራቸው በመቆጣት ለህዝባቸው የእስር ቤትና የስቃይ በሮችን በሰፊው ከፈቱ የገረፉ የሰቀሉ በየቤቱ ሀዘንና መከራ ያስገቡ ጥቂት የክብር ወይንም የነጻነት ስሜት በደም ውስጥ የሚዘዋወሩን ሁሉ እጅግ ያሰቃዩና ያንገላቱ መሪዎችን በሃያኛው ክፍለ ዘመን በብዛት አይተናል አንድ ሰው ወደ ሰማይ ሰማያት በመንኮራኩር ገልቦ ከምድር ላይ የፈሰሰውን ደም ባጉሊ መንጽር መመልከት ቢችል በየቀኑ የሚታረዱ ሰዎች ደም ብዛት በየለቱ ከሚታረዱ እንስሳትና አዋፋት ደምን የማይተናነስ ሆኖ ነው የሚታየው ይሄ ሁሉ ስቃይ መነሻው ቁጣ ነው ለቁጣቸውም የቁንጦች ወይንም በጠመንጃ ኃይል ስልጣን ላይ የወጣው የገዢ መደብ የኩራት ስሜት ካልሆነ በቀር ሌላ ሆነኛ ምክንያት መጥቀስ ይከብዳል ከሀገሮች ተሰርቶና ተጠፍጥፎ የመጣ ቅጥረኛ መሪ ህዝቡን ቁም ስቅል ያሳያል ደካማው ህዝብ ግን የውርደት ቁስል ያሰቃየው የመቆጣት መብት እንኳን የለውም ይህም በመሆኑ ኢማም አቡ ሐሚድ አልገዛሌ ኢህያ ውስጥ እንዲህ ሲሉ ጽፏል። ቁጣ አመድ ውስጥ እንደተቀበረ ረመጥ በልቦና ውስጥ የተዳፈነ ሰዓት ነው። ባምባገነኖች ቀልብ ውስጥ ተቀብሮ የሚገኘውን ቁጣ ኩራትና ትቢት ያወጣል። ሌሎች የሚያወጡት ምክንያቶችም አሉ። ቁጣ የሁሉም ሰው ተፈጥሯዊ ባህሪ ነው። በእንስሳት ላይ እንኳን ይገኛል። አንዳንድ ጊዜ አስፈላጊ ነው። መጥፎ የሚሆንበት አጋጣሚ ግን ብዙ ነው። በራስ በገንዘብ በሀገር በልጅ ወይንም በቤተሰቡ ላይ ጥቃት የተፈጸመበት ሰው ይቆጣል። ለቁጣ ያበቃውን ጥቃትና ምክንያት ያቅሙን ያህል ለመከላከል ይጥራል። ይህ የሚመሰገን ቁጣ ነው። ግዴታ የሚሆንበትም አጋጣሚ አለ። ሙስሊም ይህን አይነቱን ቁጣ ሲቆጣ ሃይማኖቱ ያበጀለትን ወሰን መጣስ የለበትም። ሰዎች እርሱ ሲመጣ ስላልቆሙለት የተቆጣ፣ ቅድሚያ ስላልሰጡት የተቆጣ፣ ሰዎችን ለመግደል ፈልጎ ስላልቻለ የተቆጣ፣ ህዝቡን መጫንና መርገጥ ፈልጎ ይህ ስላልተሳካለት የተቆጣ፣ ቁጣው የጃህልያ የድንቁርና ባህሪ ነው። የሰይጣን እስትንፋስ ነው። በሰው ልጆች ላይ የሚፈጸም ወንጀል ነው። ምክንያቱም መብቱን የተጋፋው ሰው የለምና። ሰዎች የእርሱን ከንቱ ስሜት ያሟሉለት ዘንድ እንስሳት አይደሉምና። የሰው ልጅ የቁጣ ምንጩ በአብዛኛው ከላይ እንዳየነው ይህ አይነቱ አጓጉል ቁጣ ነው። የቁጣን ባህሪ ሙሉ በሙሉ ማጥፋት ለአብዛኛው ሰው የሚቻል አይደለም። ማድረግ የሚቻለው ቁጣ አላህ የፈቀደውን ወሰን እንዳይጥስ ልጓም ማበጀት ነው። ቁጣን ተከትሎ መጓዝ የሚያስከትለውን ጣጣ ማስጠንቀቅ ነው። ነፍስን በማስጠንቀቅና በመጓጓት ከበጎ ሰዎች ጋር መቀማመጥን በማብዛት በሰላት በጾም በዚክርና ቁርአን በመቅራት ወደ አላህ በመቃረብ ነው። እንዲህም የቁጣን ምክንያት በጥልቀት በመመርመር ልጓም ማበጀት ይቻላል። ምክንያቱ ከንቱ ኩራት ሊሆን ይችላል። በራስ መደነቅ፣ ስልጣን፣ ሀብት፣ እውቀት ወይንም ኢባዳ ሊሆን ይችላል። እነዚህ ሁሉ በአንድ ላይ ተዳምሮ ሰውየውን በሰው ቅርጽ ያለ ሰይጣን አድርጎት ሊሆን ይችላል። የሚወደስ ቁጣ አለ ብለናል። የሚወደሰው ቁጣ በሚቀጥለው ቁርአን አንቀጽ የተጠቀሰው ነው። محمد رسول الله والذين معه أشداء على الكفار رحماء بينهم يا الله ملكتني يا محمد أن زيام كرسو غاري اللوت وداجوتشو بكهدوش لاي برتوش بمكاكلاتشو عزانيوش ناتشو كتا بكالبوست اتدافن ساتنو አመድ ውስጥ እንደተዳፈነ ረመጥ ማለት ነው። ባምባገነኖች ልቦና ውስጥ ያለ የኩራት ስሜት ይበልጡን ያወጣል። ሌሎች የሚያወጡት ምክንያቶች ቢኖሩትም ቁጣ የሰው ልጅ ተፈጥሯዊ ባህሪ ነው። እንስሳት እንኳን ይህ ባህሪ ያላቸው አንዳንድ ጊዜ አስፈላጊ ይሆናል። ብዙ ጊዜ ግን አይበረታታም። ቁጣን መቆጣጠር በቁጣ ስሜት አለመንዳት አስተዋይነትና ጥሩ ባህሪ ነው። ምክንያቱም በቁጣ ስሜት መንዳት ነገሮችን በትክክል እንዳናይ በሁሉም አቅጣጫ ሚዛናዊነት እንዳይስተውል ይገፋፋናል። በደል ይፈጸማል። በቁጣ ስሜት ባንነዳ ኖሮ ሊደርሱብን የማይችሉ ችግሮችን እኛ ሰዎች ለማስተናገድ እንገደዳለን። ቁጣ በሚበረታታበት ቦታ አረጋ ማለት ግን መስራት የሚፈልገውንና የሚችለውን ለማሰብ ጊዜ እንዲያገኝ ያደርጓል። ቁጣ በሚወገዝበት ቦታ ደግሞ እርጋታና ቁጣን መቆጣጠር ነፍስ እንድታስተውልና አግባብ ባልሆነ ቁጣ ሊከሰት የሚችለውን አደጋ እንድታሰብ ያደርጋታል። ይህም በመሆኑ በቁጣ ጊዜ ራሱን ተቆጣጥሮ በእርጋታ የሚያስብ ሰው ሆደ ሰፊ የሚል ስያሜ ተሰጥቶታል። ካላህ ዘንድም እንዳለው ቁጣው መቆጣጠር የማይችልና በቁጣ ስሜት የሚነዳ ደግሞ ቂል ተሰኝቷል። ይህ አጓጉል ስሜቱ በሚያስከትለው ጥፋትም ተጠያቂ ነው። ከላይ በሰጠነው ገለጻ የቁጣን ስሜት እንግደል፣ እናክሰን፣ ጉልበቱን እናምከን ማለታችን አይደለም። ይሄ አይቻልም። ምክንያቱም ይሄ ስሜት ተፈጥሯዊ ነው። በእንስሳትም በሰው ልጅም ላይ ይገኛል። ይሁንና ልምድና ባህል ይደራረቡና በቁጣ ምክንያት ላይ ተጽዕኖ በማሳደር ሚዛን ሊያዛቡ ይችላሉ። ለምሳሌ እንደ ሴት የሚለብስ፣ ጸጉሩን እንደ ሴት የሚሰራ፣ እንደ ሴት የሚራመድ፣ ከሴቶች ጋር የሚውል ሴታ ሴት ወንድ፣ እህቶቹ፣ ባለቤቱ፣ እናቱ ከወንዶች ጋር ሲወጡ ሲያይ ምንም ላይ መስሎ ይችላል። ይሄ ግን የቁጣ ስሜት የለውም ወደሚል ድምዳሜ ሊያመራ አይገባውም። ምክንያቱም ይህን ሰው ብትሰድበው፣ ብታፌዝበት ወይንም ንቀት ብታሳየው ቁጣው እጅግ ይግል ነበር። እናም ያደገበት ባህልና ማህበረሰብ በአንዳንድ ጉዳዮች ላይ ሊኖረው የሚገባውን የቅናት ስሜት ሰልቦበታል። ቁጣን ራሱን ግን አላማሸሸበትም። የቁጣ ምክንያት ከቦታ ቦታ ከጊዜ ጊዜ ከባህልና አካባቢ ካስተዳደግና ከእምነት ወዘተ አንጻር ይለያያል። ሙስሊም ብቻ ነው የሸሪያውን ሚዛን በማስቀመጥ በራሱ መስፈርት መሰረት የሚቆጣው፣ በርሱ መሰረት ይደሰታል። በዚህ ባህሪው የጥሩ ህይወትን መስፈርት ያሟላል። የዝነት የበሳላምሮ የጥሩ አስተሳሰብ ባለቤት ይሆናል። ይህ ከሙስሊም ውጪ ለማንም ሆነ አይሆንም። ምክንያቱ ግልጽ ነው። ካላህ መጽሐፍ ጋር ነውና የሚኖረው እንዲህ ከሚል ምስክርነት ከተቸረው መጽሐፍ ጋር لا يأتيه الباطل من بين يديه ولا من خلفه تنزيل من حكيم حميد ከኋላውም ከፊቱም ውሸት አይመጣበትም። ጥበበኛ ምስጉን ከሆነው ጌታ የተወረደ ነው። በተግባሩም በስነ ምግባሩም በፖለቲካውና ማህበራዊ ህይወቱም ከቤተሰቡና ከቅርብ ዘመዶቹ ጋርም በማንኛውም ማስተሳሰቡና እንቅስቃሴው ሙሉ ስብዕና የሆኑትን የነቢዩ መሐመድን አርአያነት ነው የሚከተለው። እናም ግንዛቤው ቁርአናዊ፣ ምግባሩና ውሎው ደግሞ እንደ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በሁሉም የህይወት መስኮች ይሄው ይንጸባረቅበታል። ታዲያ ማን ያክለዋል? ክብራትና ክብራን አድማጮቻችን ከዲናች ሬዲዮ ለዛሬ አዘጋጀንላችሁ የተከታተላችሁትን ይመስል ነበር። በርግጥ ጌታችን አላህ ሱብሃነ ወተዓላ መልካም ፍቃድ ከሆነ ሳምንት ድረስ ማንቆይ ነገ አሊያም ደግሞ ከነጎዳ እንደምንገናኝ ተስፋ እናደርጋለን። ለምን ቢባል ብዙ ጥያቄና መልሶቻችሁን ዛሬ ማቅረብ አልቻልንም። ሌላም የሐላዋ ፕሮግራማችንን ይዘናል። የኔንም የስደትን ጉርጉሮ በጣም የተመሰጥኩበትን ምናልባትም ብትሰሙት በጣም የምትመሰጡበትን አዘጋጅቻለሁ። ሰዓት ሰስቻ ላቀረብኩትም ምናልባትም አላህ ሽቶት ዳግም ነገ ወይንም ከነጎዳ ከተገናኘን እንደምናቀርብላችሁ ተስፋ እናደርጋለን። እስከዛው ግን ይህችን ፕሮግራማችንን ወደ ሌሎች እህትና ወንድሞች በማስተላለፍ እንደዚህ ቀደሙ ደግ እንድትሆኑልን በአክብሮት በፍቅር እንጠይቃለን። ከፍ አይንካችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።